ጃንተ እግዚአብሔር ያስቦ ጸሎት ተሰማያሰ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣለ ባለቀስኩበት ዘመን ፈርታ ደሞ ሊያስቀኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣለ የካሳ ዘመን አለቀፊቴ ለውጣ ልውረሰ ወግድ ጠላቴ ዞር በል ጠላቴ የበቀል ቅባር ሳረፈት ኪዳን ፈርሶ አድራት ገዛኔ የበቀል ቅባር ሳረፈት ኪዳን ፈርሶ አድራት ገዛኔ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣለ ባለቀስኩበት ዘመን ፈርታ ደሞ ሊያስቀኝ ደጉ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣለ የካሳ ዘመን አለቀፊቴ ለውጣ ልውረሰ ወግድ ጠላቴ ዞር በል ጠላቴ የበቀል ቅባት ስላረፈት ኪዳን ፈርሶ አድራት ገዛኝ የበቀል ቅባት ስላረፈት ኪዳን ፈርሶ ዳግም ላት ገዛኝ አምላካለኝና እጅግ ባለጠጋ ለምንስ ልሳቀቅ እንዴት ብዬ ልስጋ ጠላቴ ሆይ ስማ እንደወድቅና ሳምያ በጨለማ ብሄድ በጌታ ብርሃኔኖ ይጠራኝ እግዚአብሔር አይጥልማ እንዳሰማ ያንተን ስብከት ውሸታነ የውሸታባት ፈጣሪ የነ ለኔ ልታማ እኔ ስማውቀው ይህነው እግዚአብሔር ለእኔ መልካም ነው እኔ ስማውቀው ይህነው እግዚአብሔር ለእኔ መልካም እኔ ስማውቀው ይህነው እግዚአብሔር ለኔ መልካም እግዚአብሔር ለኔ መልካም